سيدنا محمد الصادق الأمين وعلى آله وأصحابه أجمعين. كبران تملكاتو تشاتشن نبي الله صالحن برغرام تاريك إياك الربنا يعلنو بألفو برغراماتشن وغنوش تشاتشو يصالح وغنوش بدعوا ويستوتن من لاشنا أكباب لاتشون إيان السان نبرا ياقومنو ودن يوب تمتعي الشالال درو تصفات لنبه نبرا آهون غن تصفاتشن تمنا منالو كذي يتشعل تصفاتشون ميالم اللم نقر من اندمي متاع انجالاتشو قد كنت فينا مرجوا تصفى ميطالب بهساو نبر قالواچ اهو كلجنتاچو جمرو استداداگاچو سبناچو بتام يمياسدنق سلانبره يزي حزب مري يهونال بلاو ياسبو نبر اند تبالو مري هونولاچو لدنيام لاخرام يميبج ممري ايزو يميمتا مري مالن نسو گن كولاجوچاچو كزمدوچاچو يورسوتن شركنا معصيا ملاكك الفلقو عندهم صالحنم ودنيانا مالت جمرو الله من قدونا سايتون وحيونا وردو لن ان انتم بكتل كساران جيمن تامتو لن يالاجو ايسا قال لن يمكن ان تقار مهون انيا يتلي ايينن آلو اچو مالن قال تعالى ولقد كذب اصحاب الحجر المرسلين استباب حجر وغنوج ملكتنيوچن استبابلو واتيناهم اياتنا فكانوا عنها معرضين تامراتوچاچنم ستناچو نبر گن يميششو نو يهونوت يلال كزام بصالح ليل لا تچت سنزرو دگمت تدرگو بحال تزرارابي دگمت سلاللبه نو اندمتلفلفو قالوا انما انت من المسحرين ما انت الا بشر مثلنا فاتي بايه ان كنت من الصادقين انت اندኛው ሰው ነህ እንጂ ከዚህ ከኛ የተለየ አይደለህም ከውነተኞች ከሆንክ ተአምራምጣ አሏቸው ሰው ነኝ እንጂ ሰው አይደለሁም ብለው አልተከራከሩ ከውይይቱ አጀንዳ ውጪ የሆነ ነገር በመጣል ሰውን ለማደናገር መሞከር ነው ሰው አይደለህም አንተ كلوا من تليته نو يلالو قالت رسلهم ان نحن الا بشر مثلكم ولكن الله يمن على من يشاء من عباده نام يسمود حزبوج عيناچون چفنو جورو دابال بس بلاو مهدين مرطوال معناتنو واما ثمود فهديناهم فاستحبوا العمى على الهدى نيامرتناچو نبر منگدا سايتناچو نبر متاورن كتككلنياو منگد يلق أبلطوا وددوا تلال كذبت ثمود بالنذر فقالوا أبشرا منا واحدا نتبعه كان يوم هكال عندن سو نكتلوا بمن مسفر تتمرت سنة نبي له انشال ديت الله نبي يادرقوا أنزل عليه الذكر من بيننا كان يوم هكال بسولاي بتشاور ردبت مالتنا بل هو كذاب أشر يلكو نسك تعفينا دمهم كراتين ياك تعفي بسولاي كمعاشة تعرفوا ودى فتاري راسون ميان تلات تلال سيعلمون غدا من الكذاب الأشر من كتافي كراتن ياندهون نغي غبات شوال إلال سومهنو ميتتش نغرهنو كرب مالان سومهن لأنبياوج يميكدوت نغر ايدل إن نحن إلا بشر مثلكم بلو يميكبلوت نغرن ليلو يصالح هزبوش وغن ملياج شوان دن نبر بطام የሰለጠኑ ስለሆኑ በአፍታቸውና በችሎታቸው እንዲሁም በጥበባቸውና በስልጣኔያቸው መኩራራት ነበር ይሄ የማይዋጣ መሆኑን ማስገንዘብ ደግሞ የሳሊህ ስራ ነበር ወዝክሩ اذ جعلكم خلفاء من بعد عاد وبوؤكم في الارض تتخذون من سهولها قصورا وتنحتون الجبال بيوتا فاذكروا آلاء الله ولا تعثوا في الارض مفسدين የምድር ተተኪዎች አላህ ያደረጋችሁ ጊዜ ያደረውን አስተውሱ ከምድርም አመቻቸላችሁ ከሜዳዎች ህንጻን ተሰራላችሁ ተራራዎችንም ፈልፍላችሁ ቤት ተሰራላችሁ ያአላህን ኒዕማዎች አስተውሱ እንጂ አጥፊዎች ሆናችሁ በመድር ላይ አትንቀሳቀሱ ይሄ ዘላቂነት ያለው አይደለም አትትረኩነ ፊማ ሃሁና አሚኒን ፊ جنات وعيون وزروع ونخل طلعها هضيم بمالت انقريح يالبة النعمة يستاوسو اندم اللسو وادرقوات شو مالتنو او قطلو كراتن يوچوب انبياوش لاي የተለያዩ ስሞችን መለጠፍና ክብራቸውን ለማጉደፍ መሞከር ሰው እንዳያዳምጣቸው መተቸት የተለመደ ስራቸው ነው። ሲያሻቸው ነብዮችን ምን ይላሉ? ስልጣን ፈላጊዎች ናቸው ይሏቸዋል። ሲያሻቸው አእምሮ ችግር አለበት አብዶ ነው መጅኑን ነው ይላሉ። ሲፈልጓቸው ሲፈልጉ ደግሞ ሌላ ሌላ ነገር ይሰነዝራሉ ማለት ነው። ይሄ የተለመደ ነገር ነው በሁሉም አንቢያዎች ላይ የምናየው ነው። መጨረሻ አካባቢ ምን አሉ? አንተ መኖርህ ገዱ አልበጀንም እጥየርና ቢከ ወቢመን ማዕከ ባንተና አንተ ጋር ባሉ ሰዎች እኛ ገደ ቢሶች ሆነናል። قال طائركم عند الله بل انتم قوم تفتنون ان انت تفانت الله زند انجي اني زند አይደለም የኔ መኖር የኔ አለ መኖር ለእናንተ ድላ የሚያመጣው ለውጥ የለም አሏቸው ማለት ነው። ይሄ ገደ የሚባል ነገር አንድ ከሽርክ አካል የሚቆጠር ነው። ብዙ ህዝብ ደግሞ ያምንበታል። አንዳንዶቹ ለምሳሌ ከቤታቸው ሲወጡ እበር ላይ ዛፍ ይኖራል። ዛፉን ሰው ጠጋ ካለው ያሉ አዋፋት ይበራሉ። ወደ ግራ ከበረሩ አልገጠመንም ብለው ይመለሳሉ። ወደ ቀኝ ከበረሩ ቀንቶናል ይላሉ። ይሄ አጓጉል እምነት። ቀበሮ መንገድ ላይ ሲያጋጥማቸው አቅጣጫ የሚቀይሩ የወጡለትን አላማ የሚተው መጥፎ ስም ከሰሙ አቋም የሚቀይሩ ለምሳሌ ከበደ የሚል ከሰሙ ጉዳዩ ከበደ ይላሉ። የመሳሰሉ 13 ቁጥር ገደቢስ ቁጥር ነው ብለው የሚያስቡ ዛሬም ድረሳሉ። 13 ቁጥር እንደማንኛውም ቁጥር ነው። የተለየ ገደ የለውም። ገደ ብሎ ማመን ራሱ ተገቢ አይደለም ሽርክ ነው ማለት ነው። እና እነኚህ ሰዎች አንተ መኖርህ አልበጀንም እና ያሉት። ሌላው መጨረሻ እንግዲህ ከሳሊህ አለይሂ ሰላም ቁሳዊ የሆነ ተአምር ማየት እንፈልጋለን። ብዙ ነገር ብለሃል እኛን የሚያሳምን ግን አንድ ነገር ማየት እንሻለን አሉ። ምን ትፈልጋላችሁ ሲባሉ ከተራራ ውስጥ የሚወጣ ግመል ማየት እንፈልጋለን። ይሄ ተራራ ይታያል አይደል? አዎ። ፈንጠር ብሎ የተቀመጠ ደግሞ ቋጥኝ ነበር። እዚያው ተራራው ላይ صخرة منفردة في ناحية الحجر ያን አዩና እንግዲህ ከዚህ ውስጥ ቁመቷ ይሄን ያህል ወርዷ ይሄን ያህል ጭንቅላቷ እንደዚህ እንዲህ እንዲህ እንዲህ ሆነች ግመል ስትወጣ ማየት እንፈልጋለን። ድንጋው ተከፍሎ ተሰንጥቆ ይሄ ከተገኘ ታምናላችሁ አሏቸው። ይሳካልህ እንጂ እናምናለን አሉ። እንግዲያውስ እኔ አላህን ለምናለሁ እንደሚሰጠኝም እርግጠኛ ነኝ። ከሆነ ግን የማታምኑ ከሆናችሁ የሚከተለው መዘዝ ቀላል እንደማይሆን ወቁ። ዘር ማንዘራችሁን ጥርግ አርጎ አላህ ያጠፋዋል አሏቸው። ግድ የለም ይሁንልህ አሏቸው። ሶላት ሰገዱ፣ ዱዓ አደረጉ፣ አላህ ሱብሃነሁ ወተዓላን ለመኑ። ባሉት መልኩ ተራራው ስንጥቅ ብሎ ተከፈለ። ድንጋው ቋጥኙ ተከፈለ። ግመሊቱ አይገዝፉ የገዘፈች አይረዝሙ የረዘመች የተለየች እይታዋ እዚህ ምድር ላይ ያለን ሰውም ሆነ እንስሳ የሚያስበረግግ ለየት ያለች ግመል ዱባለች። እየገሰገሰች መጣም ፊታቸው ተገጠረች። ተሰባስበው ነበርና የሚመለከቱት ይሄን ያዩ ሰዎች በጣም ተደናገጡ። ጥርጣሬ የነበራቸውና እያወላወሉ እንከተል ወይስ እንተው እያሉ የነበሩ ሰዎች ለየላቸውና አመኑ። አጥብቀው ይከራከሩ የነበሩ ከሃዲዎች ደግሞ ክርክራቸው በረዳልና ቀዘቀዘ ፈሩ። ጁንደዕ ኢብኑ ዐምር ኢብኑ መህላት የሚባል መሪ ነበራቸው። አመነሱ የሙእሚኖችም መሪ ሆነ ማለት ነው። وكان من رؤسائهم وهم بقية الأشراف بالإسلام ሌሎችም ለማመን እንደዚሁ ከጀሉ። ዙአብ ኢብኑ ዐምር የተባለ አንድ ሙሽሪክ ግን ክፉኛ ነቀፌታ በማሰማት ሌሎችም እንዳያምኑ እንቅፋት ሆነ ራሱ ካለማመኑም ተጨማሪ ማለት ነው። ያ ጁንዳ እንግዲህ ሌሎችም እንዲያምኑ ጥሪ ያደረገ ሞከረ አልተሳካለትም። ኢብኑ ከሲር እንደሚሉት ከመካከላቸው ምህረሽ ኢብኑ ገነመተ ኢብኑ ዙበይል ኢምባል ሙእሚን ረሂመሁላህ እንዲህ አለ ይላሉ وكانت عصبة من آل عمرو إلى دين النبي دعوا شهابا عزيز ثمود كلهم جميعا فهم بأن يجيب ولو أجاب لأصبح صالح فينا عزيزا وما عدلوا بصاحبهم ذؤابا ولكن الغواة من آل حجر تولوا بعد رشدهم ذبابا كعمر بيتسبوتش شهاب يتبالون ودع الله دين ጀማዓዎች ጠሩት ሽሃብ ደሞ የሰሙድ አለቃ ነው ሊመለስና ሊያምን ከጅሎ ነበር እሱ ቢቀበል ኖሮ صالح ትልቅ ክብር ያገኙ ነበር የህዝቡ ተሰሚነት ያለው ስለሆነ ለምን ይደረጋል የሁጅር ቤተሰብ ጠማማዎች ራሳቸው ማፈንግጠው ሌላውንም ማሳሳቶ ይላል እንግዲህ ተአምርቱ ምንድናት ግመልናት እቺ ግመል ወጣች ከፊሉ አመነ ድሮም ከፊሎቹ አመኑ ነበር አናሳ ቢሆኑም አሁን ደሞ ቁጥራቸው እየጨመረ መጣ صالح عليه السلام መመሪያ ሰጧቸው ግመሏን በተመለከተ قد جاءتكم بينة من ربكم ከጌታችሁ በኩል የሆነች ግልጽ መመሪያ ተአምር መጣላችኋል هذه ناقة الله لكم آية እቺ አላህ ግመልናት ለእናንተ ተአምር ስትሆን فذروها تأكل في أرض الله ولا تمسوها بسوء فيأخذكم عذاب أليم በአላህ ምድር እንደፈለገች ትብላ በክፉ ነገር እንዳትነኳት አሳማሚ ቅጣት ይነካችኋልና አሏቸው ማለት ነው። እንግዲህ የአላህን ኒዕማ የረሱት እነዚህ ሙሽሪኮች ይሄን ማስጠንቀቂያ በድንጋጤ በስጋት ተመለከቱትና ተአምሩን ስላዩ ማለት ነው ተዋት ግመሊቷን አልነኳትም فلم يهيجوها زمنا طويلا ስጋትም አደረባቸው ከዚህ የበለጠ በላ ይመጣል የሚልም አሰቡ ኩራት ቢኖርባቸውም በአንጻሩ ደግሞ ጭንቀት አደረባቸውና ይያወላወሉ ግመሊቷን ሳይነኳት ሰነበቱ ከዚያ በኋላ እንግዲህ ጉዳው በመን እንደተጠናቀቀ ከአፍታ ቆይታ በኋላ አንቀጥላለን ለላህ ያው እንግዲህ ስካውን سنነጋገር እንደቆየነው ተከራከሩ ተአምር ጠየቁ ተአምሩ መጣ ተአምሩን ካዩ በኋላ ስለታቸው ደለደመ ሞራላቸው ደከመ ከሳሊህ ጋር የነበረው መፋጠጣቸውም ቀነስ አደረገ ባያምኑም ማለት ያቺ ግመል ውሃም ተጣጣበት ቀን ተመደበላት صالح ناتشو يتناقرود هذه ناقة الله قالوا لنا لها شرب ولكم شرب يوم معلوم لصا عند يمتطبت قنالات لان انت مدغمو عند يمتطبت قنالاتشو بسوا ترى ود ونزو اكبابي ترو اندتلو ايفقدلاتشوم قالواچو لان انت ترى دمو غمليتو زي اكبابي اتل كسكسم قالن ግመልቱ እንግዲህ ታምረኛ ስለሆነች ለሙሳ ዘንግን እንደሰጠው ለصالح ግመልን እየሰጠው رب العالمين ስለዚህ ያለ ተራዋ ዘካባቢ አደርስም ነበር በክፉ ነገርም አትንኳት ተባሉ ለፈተና ነው الله سبحانه وتعالى ያመጣትና يقول الله عز وجل إنا مرسل الناقة فتنة لهم فارتقبهم واصطبر እኛ ግመሊቱን ላኪዎች ነን እነሱን ለፈተን ተጠባበቃቸው ታገስም ወነብኢሁም አንል ማአ ቅስመቱ بينهم كل شرب محتضر وهاب النسو مهكل ክፍልፍል እንደሚሆንና እያንዳንዱ መጠጥ ሰው የሚጣደው ወይም ግመሏ የምትጣድበት ይሆናል يوما تحضره الناقه ويوما يحضرونه ይሄ ይሆናል በላቸው ይላል ይሄም ቢሆን ግን እነዚህ ፋሲቆቹና ሙጅሪሞቹ ግመሏ መኖሩ በጣም ውስጣቸውን እርር አደረገው ይሄንን ሰው እንዴት አርገን ነው دعዋው እንዳይሰራጭ ማድረግ የምንችለው ይቺ ግመል እስካለች ድረስ መቸም ከቀን ወደ ቀን አማኝ መኖሩ ማይቀር ነገር ነው። ይሄ ተውሂድ የሚባለው ሊስፋፋ ነው። ምን እናድርግ ብለው ተንኮል ማቀድ ጀመሩ። የነሱ ተንኮል ግን ያላህ ቀደር ስላልተጨመረበት ከስሟል። فأتى الله بنيانهم من القواعد فخر عليهم السقف من فوقهم وأتاهم العذاب من حيث لا يشعرون جملتون مارد نو مفتهيو يميلنو جملتون مارد بچا سايهون صالح نمچمر مقدل عماراج نو يميل دمد دامي لا يدر سوال آناتون كافر رسنو تكتاو چوم يتفعلو يميلنو بزي قد داي لاي ተመካከሩ። ሄዱና ግመሊቱን የምትጠጣበት ቦታ ላይ ወጓት። فعقروا الناقة وعتوا عن امر ربهم وقالوا يا صالح ائتنا بما تعدنا ان كنت من الصادقين ግመሏ ወጓት። ከጌታቸው ትዛዝም አመጹ። انت صالح ሆይ የምትዝፍብን ነገር ማምጣት ከቻልክ አሁን አምጣው። ትቀጣላችኋል ነበር ያልከው ያው ግመሊቱን ገደልናት ይያሉ መፈከር ጀመሩ። فعقروها فقال تمتعوا في داركم ثلاثه ايام بكتماچو لسوس ቀን ብቻ ተጠቀሙ ከዚህ በኋላ መውደሚያችሁ درسه ذلك وعد غير مكذوب አሏቸው። فعقروها فاصبحوا نادمين فنادوا صاحبهم فتعاطى فعقر عند بالدرباچون ጠሩት خمرن تطعنا وقع تعاطى مالت تعاطى الخمر مالتنا يلال فسكر ليصير جريئا على الفعلة التي هو مقدم عليها وإم تعاطى مالت سيف سنزلنا متعت مالتنا وقعت كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها يا الله انقمل النامة الطعن انداتنا كوبلو سيستنكك يا الله ملكتنا استبابلو وقعت فدمدم عليهم ربهم بذنبهم جيتاچو دمسساچو بهاطياتاچو مكنيات فسواها ولا يخاف عقباها الهلال يكستتو هيدت انديت نبر يميلون تاريخ يزغبو سوچ انديميلوت اندي هلالو يغملوان موغات حلافينتنا ونجل يتزفقبت قدار ابن سالف ابن جندع يبالال ايه سويه بمسرطو يزموت لجنو ብቻውን ሳይሆን ግን የሰሙድ ህዝቦች ተመካክረው ወይም ደግሞ ከመካከላቸው የተመረጡ ጎረምሶች ተወያይተውበት ያደረጉት ነገር ነው። ይሄን ለማድረግ ሁለት ሴቶች በሰሙድ ህዝቦች መካከል ነበሩ ይላሉ የታሪክ ሰዎች። አንዷ صدوق بنت المحيا ትባላለች። በጣም የተዋበች ያማረች ሀብታም ነበረች። ባለቤቷ እስልምና ስለተቀበለ ተለያዩ። فدعت ابن عم لها يقال له مصرع بن مهرج بن المحيا يا قطا اللي ጠራቸውና ይችን ግመል ካረድክ ከገደልክ እኔ አገባሃለሁ ብላ ቀሰቀሰችው። በጣም ስለሆነች እሷን ለማግኘት ስለ ይሄን ወንጀል ለመድፈር ተነሳሳ ማለት ነው። ሌላኛው አደሞ ዑነይዛ ቢንት ዑነይም ትባላለች። ባልቴትናት ሴት ልጆች ነበሯት። ዙአብ ኢብኑ ዐምር ከተባለ ባሏ የወለደቻቸው አራት ሴት ልጆች ነበሯት። እሰጣሃለው ልጆችን ብላ ለቁዳር ኢብኑ ሳሊፍ ሐሳብ አቀረበች። ቁዳርና ያጓደኛው مصرع ابن المحي مهرج يتبالو ሁለቱ በዚህ ተነሳስተው ነው ለመግደል የወሰኑት ማለት ነው። ከዚያ ሰባት ወጣቶችን እንደገና ፈለጉና ከከተማው ክፉኛ ጥላቻ በሳሊህ ላይ ያላቸውን ሰዎች አስተባበሩ ማለት ነው። የነሱ ቅድ በሳሊህም ላይ እንጂ በግመሏ ላይ ብቻ አልነበረም። አላህ በቁርአኑ እንዲህ በማለት ይገልጻል። وكان في المدينة تسعة رهط يفسدون في الارض ولا يصلحون በከተማዋ 9 ሰዎች ነበሩ አገር ያበላሻሉ እንጂ የማያስተካክሉ ነበሩ ይላል። ወይም ደግሞ ረህጥ ማለት 9 ቡድኖች ናቸው። የሰሙድ ህዝብ 9 ጎሳ ነበርና ከሁሉም ተመረጣዎች ተሳትፈውበታል የሚል አባባልም አለ። ፈላሁ አለም ከዚያ በኋላ እቺ ግመል መጣጣበት ተራዋ ላይ ወደ መጠጥ ቤት ጎረምሶቹ ተግተልትለው ይገባሉ። እየጠጡ ያለ አለቀ ይሏቸዋል። ውሃ ጨምሩበት ይላል። ውሃ ከታምቶ ይጨመራል። ዛሬ እኮ የግመሏ ተራ ነው። ድሮም አስበውት ስለነበረ ግመሏን ወግቶ መግደል ይችማ የሳሊህ ግመል እዚህ ከተማ ውስጥ እዚህ ሀገር ውስጥ ያለች እኛ መኖሪያ የለንም እንግደላት ብለው ተሰባስበው ወረዱ። ውሃው ላይ ተደፍታ እየመጠጠች ያለች መጥቶ እግሯን ወጋትና ቀረደደው ይላል። فشد عليها بالسيف فكشف عن عرقوبها فخرت ساقطة إلى الأرض ورغت رغاتا واحدة عظيمة تحذر ولدها لجنة برات يا تشجمل ولد اللج وداو ندمت أجم ولد اللبات ميل عند كرايتيريا ماسك أمت أو نبرنا ندزاسي وقات لجوان مابرو عنداي وقا سقطة بكفتن يا دمس جوهج ልጇን ለማስጠንቀቅ ነበር እንዲህ ያደረገችው። ከዛ በኋላ ደግሞ እዚ ልቦ አካባቢ ወጋት አንገቷን ወጋና አረደ። ግመሉ ግልገሏ ግን ሸሽቶ እየሮጠ ሶስ ጊዜ ከፍተኛ ድምጽ አሰምቶ ወደዛ ወደ ወጣችበት ቋጥኝ ሄደ። እዚያ ገባ ይላሉ። በሐዲስ የተነገረ ባይሆንም ሩዋቶች ይሄንን ብለዋል። እንደውም ቁርጡቢ አኺረ ዘማን ሰዎችን ያናግራታናግራለች ተባለችው። እንሰሳይችናት ዳበተ ምን الارض تكلمهم ان الناس كانوا باياتنا لا يوقنون يميل تقسوال التذكره في احوال الموتى وامور الاخره يميل مصحفاتቸው ላይ እንደ ማስረጃ ከሐዲስ የተከሰተ ነገር ያላቸውም الله اعلم የተባለው ለማንሳት ያህል ነው። የግመሏ ግልገል እንዲሆኗል ይላሉ። ግመሏ እንግዲህ ታረደች። ይሄን ነው الله سبحانه وتعالى اذن بع عسى اشقاها امام يهونو يثمود አካል በተነሳ ጊዜ ይላል። ይሄንን ሰው አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አለ። رواه الامام احمد والبخاري ومسلم والترمذي رحمهم الله عن عبد الله بن زمعه رضي الله عنه قال خطب رسول الله صلى الله عليه وسلم فذكر الناقه وذكر الذي عقرها نبيو عند كان خطبه درغونا غملوان انسو غملوان يوقعون سو ما انسونا فقال إذ انبعث أشقاها إن بعث لها رجل عارم عزيز منيع في رهطه مثل أبي زمعة آل بتام كفنيا أقرات في عندنا دمو بهزبو زند يكبرنا يتبك ينبرا عند أبو زمعة آل أبو زمعة مبالبا مكا ينبرا عند سونو عند زهينة سونا برا يهي قملوان ياردو سويلان ግመሏን ካረሩ በኋላ አልበቃቸው ማረኩም ልባቸው ድርቋል ወንጀል ጥሟቸዋል። ሳሊህን መግደል አለብን ብለው ደሞ ተማከሩ። ሳሊህን ብቻ ሳይሆን ከነቤተሰቡ ቤቱ በሙሉ መውደም ያለበት ቤት ነው ጥርግ አርገን ነው ማጥፋት ያለብን ባንድ ቀን ብለው ይሄንን እንግዲህ ጀሃነም የሆነ እቅድ አቀዱ። ለዚህም እንግዲህ እነኚሁ ወረምሶች ተነሳሱ። يقول الله تبارك وتعالى وكان في المدينة تسعة رهط يفسدون في الأرض ولا يصلحون قالوا تقاسموا بالله لنبيتنه وأهله ثم لنقولن لوليه ما شهدنا مهلك أهله وإنا لصادقون ومكروا مكرا ومكرنا مكرا وهم لا يشعرون بكتما وسط زطن سووج نبرو ويم جماعوج عقرن مياتفون جيم ما يستكاكلو إننيا سووج نون نما ما آلال بالله سم በአላህ ስም ምሎ ያላህ ነብይ መግደል ማለት ለኑበይተነሁ ወአህለሁ እሱና ቤተሰቦቹን እናድርባቸዋለን። ከዚያም ثم ለዘመዶቹ ማን ገደላቸው ቢሉን መቸምጣታቸውን ወደኛ መቀሰራቸው አይቀርም ያለንበትም ማናውቅም እንላለን። ወነታችንን ነውኛ የለንም ብለን እንክዳለን። ማስረጃ ስለማይኖራቸው አው ገንዘብ ነው የሚቀበሉት ገንዘብ እንሰጣቸዋለን አሉ። ወመከሩ መክራን ተንኮልን አቀዱ። ومكرنا مكرا ينسون تنكل مياتف دغمونيا اكدنا لله سبحانه وتعالى جن يا اللهن اكهيدنا يا اللهن تبب اياوكم النسو ايهي قريشوچ እንዳደረጉት ነው። ቁረይሾች ነብያችን ሰለላሁ ዐለይሂ ወሰለም በመካ 13 አመት አካባቢ ዳዕዋ ካደረጉ በኋላ መጨረሻ ስብሰባ አደረጉ። ስብሰባው በኢብሊስ መሪነት ነበር። በቀጥታ ሽማግሌ መስሎ የተሰባሰባችሁበት ጉዳይ ስላሳሰበኝ ሐሳብ ላካፍላችሁ ነው የመጣሁት ከደጋው ክፍል ነው የመጣሁት ከነጅድ ነው አላችሁ። ግባሉት ጨንቋቸዋልና ሐሳብ የሚሰጠን ሰው ብለው የተለያየ ሐሳቦች ቀረቡ። መጨረሻ ላይ ያቀረቡትን ሐሳብ ሁሉ ሲጥልባቸው ቆይቶ ዳቢሎስ መጨረሻ አቡ ጀህል ያቀረበውን ሐሳብ ተቀበለ። እኔ በበኩሌ የምለው ከቁረይሽ ጎሳዎች ከሁሉም አንድ አንድ ጠንካራ ወጣት ይመረጥ እኔ ያለው አለ ራሱን ተቆመ። ከዛ ለሁሉም አንድ የተሳለ ሰይፍ ይሰጠው ሁላችንም የሙሐመድን ቤት ከበኑ እንደርና ጧት ላመሉ ሲነሳ ሁላችንም ባንድ ጊዜ ሰይፋችንን እናሳርፍበታለን። ከተቀራመትነው በኋላ ቁረይሾች ልጃችንን ገደላችሁ ቢሉ ከኛ ጋር ከሁላችንም ጋር መዋጋት አይችሉም ገንዘብ ነው ከፈሉ የሚሉት አጣራቅመን እንሰጣቸዋለን ምን ያመጣሉ አለ። ግን አላህ ረብ العالمين ይሄን አድማ አልወሰነውም። ያላህን ወሳኔ ማጠፍ የሚችል የለም። ወዓለም أن الخلائق لو اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك فطرتات أنت لما قدات بيدمو الله بصافو نغر قالو نا بستقلو غدو يشلو ملانا قريشوش مندنو يادرغوتن اسملكوتو الله بقرانو اندي هلنا وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين እንደዛ የካዱ ሰዎች ሊያስሩ ወይም ሊገድሉ ወይም ከሀገር ሊያባርሩ ባንተ ላይ ባደሙበት ጊዜ የነበረውን አስታውስ። እነሱ ተንኮል ያቀዳሉ አላህ ግን የነሱን ተንኮል የሚያጥፍ ሌላ ያቀዳል አላህ ከሁሉም የተሻለ ነውና ይላል። ይሄንን አርገው ሳሊህን እንግደል ብለው አስበው ከከተማዋ ወጣ ወጣ ብለው ተሰውረው አደሩ ይላል። እነኚህ ሰዎች ከዛስ ምን አደረጉ ምን ተፈጸመ ምን ተከሰተ ይሄንን ወደ ቀጣዩ ፕሮግራም የምናስተላልፈው ይሆናል። እስከዚያው በሰላም ቆዩን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።